አሉ። በዛ እንግዲህ ሸይጣን ይመጣና ይቀላቀላል አሉ። ከዛ ወሐሰድ ኢብኑ አደም የበኒ አደም የበኒ አደም ምቀኝነት እየተቀላቀለበት ከሸይጣን ጋር ያንን ሰው ضرራ ወይ ደሞ ችግር ያመጣበታል አሉ። እንዲሁም ከዛም አልፎ ተርፎ አለ ሰይጣን በውስጣቹ ይመላለስና ሊያሳስታችሁ ይፈልጋል አለ። ሰውየው በውስጡ የሆነ ነገር ይመላለሳል። አንድ ሳቢ ነብያችን ሰለላሁ ዐለይሂ ወሰለም ምን ብሎ ጠየቁ? ያ ነብይላህ ኢንኒ አህዲሱ ነፍሲ بالشيء አንዳንዴ በውስጤ የሆነ ነገር ይስማኛል ነፍሴ ታናገረኛለች አለ። ሸይጣን ተጨምሮበት የሆነ ነገር ይናገረኛል ውስጤ አለ። ለአን አኺራ ምን السማ يحب الي من اتكلم به ያንን በውስጤ የሚመላለሰው ወይ ደግሞ ሸይጣን የሚያሳስበኝ ነገር ከመናገር ከሰማይ በከሰከስ ይሻለኛል። ያኒ በጣም ከባድ ነገር ያመጣብኛል ግን መናገሩ ይከብደኛል ያኒ ውስጤ ሸይጣን ይረብሸኛል ማለት ነው። ከዛ ነብይ ሰለላሁ ዐለይሂ ወሰለም ምን አሉ? الله اكبر الحمد لله الذي رد كيده الى وسوسته يا شيطان مكر شيطان يمياسبون تنكولون ودو وسطو يملسوا سوج شيطان يمياناغراچو بوسطاچو شيطان يمياملالساچو النغروچ بيناغرو نورو سو كله يكفر نبر لمن نبي بابا هوي را حديث بتزغبو منالو ياتي الشيطان احدكم شيطان ود عنداچو يمطانا فيقول ይላሃል ይጠይቃል ማለት ነው። ማን خلق كذا ማነው ሰማይን የፈጠረው ግን ብሎ መጀመሪያ ይጠይቃል። ከዛ አላህ ነው በውስጥህ እኮ ነው በውስጥህ ማለት ነው። ማነው ሸይጣን ማነው ሰማይን የፈጠረው ግን ብሎ ይጠይቃል። እንደ ደና ሰው ሆኖ መጥቶ ይጠይቃል ማለት ነው። ከዛ አንተ አላህ ነው ስትለው ማን خلق كذا እሺ ምድርንስ ማን ፈጠረ ስትለው يقول من خلق كذا እንደው ያ በስቴፕ ያስከዳል ማለት ነው። አንተ እሱ ደም ይፈልጉ እስክትመጣ ድረስ ማነው ምድርን የፈጠረው ማነው ሰዎችን የፈጠራቸው ማነው ሰማይን የፈጠረው ማነው ዱንያን ያስገኘው ብሎ አንተ አላህ ነው አላህ ነው ስትለው መጨረሻ ላይ من خلق ربك እሺ ይሄንን ሁሉ እሱ የፈጠረ እንደሆነ ይላል። ይሄን ሁሉ አላህ አላህ አላህ ብለኛል ያንን አላህን ራስ ማን ፈጠረው ይስመጣሱ ምንድነው አላህ ማለት ብሎ ይጠይቃል አለ። እዛ ጋር ከደረሰ አለ فاذا بلغه እዛ ቦታ ሸይጣን ያደረሰው እንደሆነ فليستعذ بالله ولينتهي እዛ ቦታ ላይ اعوذ بالله من الشيطان الرجيم ብሎ ከዛ ሸይጣን ከሚፈልገው ነገር ቶሎ ብሎ አጥይት ትችላላችሁ እጅብቹን سهم طائف من الشيطان تذكروا مؤمنوش معنى تعالى انهن شيطان بوسواسو شيطان متو سيربشاچو يستوصلو يا الله انت لقنات انديوم يا شيطان انطلاتنات انديوم الله سبحانه وتعالى عند اندونه تلق اندونه فطاري اندونه يستوصلنا فاذا هم يبصرون بذان غزي يستوصلو يغباچوال نغرون يرددوتال يا شيطان تنقول اندونه على وقال تعالى الله يزن من بلو قل بل رب اعوذ بك من همزات الشياطين واعوذ بك رب ان يحضرون كتاي وي بل ندعو حدر كده الله كونه متيق ميازن بل يا ربي كشيطان وسوسه طبقني انديوم جنوت شيطان انيغا كممطاتو يا ربي طبقني بل اعوذ بالله من الشيطان الرجيم بل الى يا واما ينزغنك من الشيطان نزغ متو يا شيطان وسواس يا شيطان تنقل وسط يميملالس كهونه فاستعذ بالله بالله طبقان فلك انه هو السميع العليم السو تملكاج عواقينا كل النغير يمياقنونا يلال بل الى يا فاذا قرات القران قران يقرا عندهنا فاستعذ بالله من الشيطان الرجيم باعوذ بالله من الشيطان الرجيم جمر اعوذ بالله من الشيطان الرجيم بلاش قران كجمرك قرانون بسرعه ولتقرا تجلاله ማለት ነው። ካልሆነ ግን ቀጥታ ዝም ብለ ወደ ቁርአቱ የምትገባ ከሆነ ሸይጣን ሊያሳስት ይችላል። ለምንድነው اعوذ بالله من الشيطان الرجيم ብሎ ያልነው? انه ليس له سلطان على الذين امنوا ባመኑ ሰዎች ላይ እሱ sultaan አይኖረውም። በትክክል ለብነታቸው ነው ያዙ በዲናላቸው ላይ የጸኑ በትክክል አላህን የሚገዙ ሰዎች ላይ sultaan አይኖረውም አሉ። وعلى ربهم يتوكلون እነኛ በአላህ ላይ የሚመኩትን ሸይጣን አይደርስባቸውም አለና انما سلطانه يا شيطان سلطان شيطان يميت ይጫወትባቸው አለ الذين يتولون شيطانا እንደጓደኛ እንዲሁም እንደወዳጅ አድርጎ የያዙት ናቸው والذين هم به مشركون እንዲሁም በኢብሊስ ምክንያት በአላህ የሚያሻርኩ شيطان የት ነው የሚወስደው ምንድነው ፍላጎቱ ምንድነው غاያው እሱ የሚመኘው ነገር ምንድነው انما يدعو حزبه ليكونوا من اصحاب السعير يسوع ፍላጎት شيطان የሚፈልገው ምንድነው የጀሃነም ሰዎች ማብዛት ነው ከሱ ጋር ሰዎች እንዲበዙ ማለት ነው وعن ابي سعيد قال كان رسول الله صلى الله عليه وسلم نبياتن اندزيلو نبر اعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه ارجوكم رجاءكاس كنا انت تسوى مارغو نقر اتشين دعاء هلاج من التافزو مالتنو مكنياتهم اهين دعاء هلي يمتكرر كهونا الله كشيطان يطبق هالو مالتنو انديهم من البات عندي تام ممسو ايته ويدقمو يا شيطان مسينكا اللي كفت هاللبسو لاي قرآن لما قرات كفلك اهين ستتكم شيطان بهيك اللالو كزاس هست ماوت ماوتات ويدمو ما بارت جلال من دنو دعاء اعوذ بالله السميع العليم من الشيطان الرديب من همزه ونفخه ونفثه وجاء مثله من رواية جبير بن مطعم وعبد الله بن مسعود وأبي أسامة الباهلي وتفسيره في الحديث انجلي من همزه مالت أعوذ بالله من الشيطان الرجيم يا ربي كشيطان تبك أن يبلن دعا سنارك من همزه مالت فهمزه المؤتى وهو الخنق الذي هو الصرع شيطان متو يمتأنا ينكحل شيطان ليانكه يجلال شيطان اندا يانكين ويدمو شيطان انين شجر اندا يامتابين يا ربي تبكين تلال ونفخه شيطان اندا ينفعبين وستيمتو اندا ينفع نفات مالتهم مالتهم قالوا الكبر شيطان كرات يعني عندنا نسو كرات يسموكو شيطان بوش ليمتانا انت تلقنا انت غوبزنا انت تناغارينا انت هيلنيانا انت شيخنا انت بارسلطان انت اندزينا بلا بوشتو ينفعبتال بني آدم ما قالت له بزين جزي شيطان هن نسو وسطو جبتو سلا وسوسونا هن نسو تلكنتو وسطو سلا سمنو سويو በዛ ምክንያት ኩራት ይስማውና በዱንያም በአኺራም ይጠፋል ማለት ነው ወነፈሲሂ እንዲውም ሸይጣን ውስጥ የመጡ ነፍቶብኝ ግጥሞች ያኒ ከቁርአን ውጪ ግጥሞች እንድትጠቀም ማለት ነው ከዚህም ተብቀን በለ ዱዓ አድርጋሉ እንዲውም ከሸይጣን እንድንጠብቅ ነብይ ሰለላሁ ዐለይሂ ወሰለም ለኛ ያላስተማሩ ነገር የለም ምን አሉ ነብይ ሰለላሁ ዐለይሂ ወሰለም ሸይጣን ይበኒ አደምን የቱጋ ለመልከፍ ወይ ደግሞ ለክፍቱ የቱጋ እንደሚበዛ ስለሚያቁ እኛ እዛ ቦታ ላይ እንድንጠነቀቅ ለኛ ጥንቃቄ ሰጥቶን ምን ይላል ነብይ ሰለላሁ ዐለይሂ ወሰለም اذا دخل احدكم الخلاء عندك ودا መጸዳጃ ቤት የሚገባ ከሆነ አሉ ወደ ሽንት ቤት የሚመጣ ከሆነ ምን ይላል اعوذ بالله من الخبث والخبائث بلو ايهنن دعاء ያድርጋሉ ምክንያቱም ብዙ ጊዜ ኢብሊሶች ወይ ደግሞ ሸያጢኖች የሚሰበሰቡት እንደዚህ ቆሻሻ ቦታ ላይ እንደዚህ ቆሻሻ የበዛበት ቦታ ላይ ስለሚኖሩ ድንገት ይሄንን ዱአ ሳታረግ መተ ብትረግጠው ወይ ደግሞ እሱ ያለበት ቦታ ላይ ብትመጣ ሊለክፍህ ይችላል ማለት ነው قال المفكال كثير من العلماء من الخبث والخبائث مالت من دون تفسير سيبال قال ذكور الشياطين واناثهم يا وندو شيطانوچنا يا سيتو شيطانوچم الله يطبقني بله دعاء ما ادركنوا قال قرب جزي عندي تفتن نغر الله بتام يميغرم نغر سبحان الله اني ابيت بالو سوچ متو بيت انقواقوال اني يالوبت بوتا معناتنا الناس انقواقوال ودا وجه يوطا نا من يلونيال عند سو سلتامم بتام يعني كبد همم سلالا مت قران انتقرالت انفلغالن قال ايش قالكواچو ሶዩ ባለበት ቦታ ሲሄድ ሶዩ በጣም ወፍራም በጣም ረጅም በጣም ጥንካ ያለው ሰው ነው እና ወጥቦ ነው ሶዩ ይተንቀጠቀጣ ነው ያኔ ልክ በመብረቅ እንደተመታ ሰው ይንቀጠቀጣል ይሄን እንዴት አድርገን ሊያዘው ወይ ደግሞ እኔ እንዴት አድርገን ልቀራበት ያ جماعه ይሄን ያልችለው ማልቋቸው ሳይው ሶዩ ወንደ ተለከፋየው ወይ ደግሞ ለክፍት እንደመታዋየው ግን በጣም ነገሩን የሚያቀለው ትኩስ ነው ብዙ ጊዜ በሸይጣን የተለከፉ ወይ ደግሞ በአይነ الناس የተለከፉ ሰዎች የቆየባቸው እንደሆነ በውስጣቸው ነገሩ የቆየ ከሆነ ያንን ሸይጣን ያንን ኢብሊስ ወይ ደግሞ በውስጣቸው ልክፍትን ማውጣት ይከብዳል በቆየ ቁጥር ማለት ነው። አንዳንድ ሰዎች በውስጣቸው ሳይታወቅ ወይ ደግሞ ሰዎች ሳይያቁ ለረጅም ጊዜ በውስጣቸው ይቆይና አንድ ጊዜ ይወጣል ወይ ደግሞ አንድ ጊዜ ልክት ያሳያል ማለት ነው። ያኔ አንተ ልትቀራለስ ስትሄድ እንዴ ምንከህ አንተ ይላል በቀላሉ ያናገራል እኮ በቀላሉ ይመጣ ምንከህ አንተ ይላል እኔ ይሄንን ሰው ይቁልን ያሳደኩት ይላል። ቅርብ ጊዜ አንድ እህታችን ታማ ቁርአን ሊቀራባ ሲሄድ ምን አለ እኔ እቺ ልጅ እኮ አሳድጊያታለሁ ከልጅነት ጀምሬ ነው እኔ እቺ ልጅ ላይ እቺ ልጅ ውስጥ የገባሁት እንዴት አድርጌ አሁን በቀላሉ ልታስወጣኝ ትፈልጋለህ ይላል። አልሙሂም ወደ ሰውየው ቂሳ ለመለሳችሁና ወደ 10 ወጣቶች በጣም ጥንጫጥንጫ ያለችው ወጣ 10 ወጣቶች አመጣና በ10 ሰዎች ሊይዙት አልቻሉም። አንድ ሰውዬ ማለት ነው እንዴት አድርቆ እንደምፈራፈራቸው ለነግራችሁ አልችልም። አልሙሂም መጨረሻ ላይ ቁርአን ተቀራበት ጩኸት አሰማ በጣም يعني ሰፈሩን ድብልቅልቅ እስከሚያደርግ ድረስ ጮኸ። መጨረሻ ላይ ሳናግረው ለምንድን ነው የገባህበት ወይ ደግሞ ለምንድን ነው ያስቆሸለው እኔ ባለውበት ቦታ መጥቶ በእግሩ ረግጠኛል ሰማችሁ ያለውበት ቦታ ላይ መጥቶ በእግሩ ረግጠኛል እና በእግሩ ከረግጠህ አንተ ይሄን ሰው እንደዚህ ዘራራ ወይ ደግሞ ችግሩስ ማስከባት አለብህ ወይ ስለው ለምንድን ነው እሱ እዛ ቦታ ላይ ሲመጣ ዝክር ያላደረገው ነገሩ እንዴት መሰላችሁ ሰውየው ወደ ከከተማ ወጣ ብሎ የሆነ ቦታ ላይ ስራ እየሰራ ሐማም ገባ ቦታው ጭለማ ቦታ ነው እንደጋጣሚ ዛከም ማብራ ስላል ነበር ሰውየው እዛ ሐማም ወዳለበት ቦታ ዞል ብሎ ሲገባ እዛ ጋር ከሸይጣን ጋር እነሱ እንዳልኳችሁ እዛ አካባቢ ላይ ስለሚገኙ ሸይጣንን ረገጠው ወዳውኑ ውስጡ ገባና ይሄን ሰው ችግር አደረሰበት ማለት ነው። ሐታ ነብይ ሰለላሁ ዐለይሂ ወሰለም አንድ ሰው አሉ ሲበሳጭ ራሱ ሲናደድ ራሱ ሰውየው ለመጥፎ ወንጀል ወይ ደግሞ ለመጥፎ ጥቃት ሊዳርገው የሚችለው ኢብሊስ ስለሆነ አለው ብስጭት ከመጣ አዑዙ ቢላህ ሚነ ሸይጣኒ ረጂም ማለት ያንን ነገር ያቀዘቅዘዋል አሉ። ወይ ደግሞ መታጠብ ፊትህን አንተ ምናልባት ንዴት ከመጣህ ከተቃጠልክ ወይ ደግሞ ከተናደድክ ወዲያውኑ መታጠብ ወይ ደግሞ ፊት ወይ ደግሞ ውዱእ አድርጉ። ለምንድነው ነብይ ሰለላሁ ዐለይሂ ወሰለም እንደዚህ አሉ? ሸይጣን ከእሳት ስለሆነ ሰውን የሚያበሳጨው የሚያነድረው የሚያቃጥለው ሸይጣን ኢብሊስ ከእሳት ስለተፈጠረ አሉ። ወዲያውኑ ሰውየው ውዱእ ሲያደርግና ውሃ ሲጨምርበት ያ እሳቱ ይጠፋል ማለት ነው። እሳቱ ይጠፋል ማለት ነው። እና ሐታ አሉ ኢብሊስ አሉ ሰዎች ለመጸዳጃ እንኳን በሚቀመጡበት ሰዓት የሰዎች ደፍራተ ገላላ ይጫወታሉ አሉ። ውስጡ ገብተው ይጫወታሉ። ስለዚህ እንደዚህ አይነ ነገር እንዳይመጣ እራሳችሁን ደብቁ አሉ። ስትር ብላችሁ ተጠቀሙ ለመጠቀም እንኳን ከፈለጋችሁ አሉ። ስለዚህ እንዳልኩት ከተበሳጨም ሰውየው ከተናደደ ፈዑዝ ቢላህ ሚነ ሸይጣን ረጂም ካለ ይለቀዋል። ሐታ ነብይ ሰለላሁ ዐለይሂ ወሰለም አንድ ቀን ሁለት ሰዎች አጠገባቸው ተጣሉ። ትንሽ ራቅ ብሎ ነበር እና ሁለቱ ሲናደዱ አንዱ እንትጣሉ አንዱ ፊቱ አበጠ ቀላላ በጣም እንትናለ ማለት ነው። በዚህ ጊዜ ነብይ ሰለላሁ ዐለይሂ ወሰለም ለሰሃቦች ነገሯቸው ይሄ ሰው ይኮ እንደዚህ ፊቱ ያበጠው እንደዚህ የተበሳጨው ሰው አንዲት እንቅል ቢልኮ ይለቀዋል ይሄ ያለበት ችግር ይለቀው ይችላል አሉ። لو قال اعوذ بالله من الشيطان الرجيم كيلنورو نديتو ይለቀዋል አሉ። ከዛ ሰውየው ጋር ሄደው ነብያችን ሰለላሁ ዐለይሂ ወሰለም اعوذ بالله بالتلي ይለቀዋል አሉ ሲሉት قال ما به من جنون انا ابيجالو اندي አላቸው يعني ተመልከቱ የተባለው ንግግሩ እንኳን ለማለት ያሳሰተዋል ማለት ነው። እኔ አላበርኩ ማውዝ ቢላህ ሚነ ሸይጣን አለ ዞር በይ ይላል። አንዳንድ ሰዎች ተበሳጭተው አላውዝ ቢላህ ሚነ ሸይጣን ረጂም በይ አላውዝ ቢላህ ሚነ ሸይጣን ረጂም በል ስትላቸው ምን ነው እኔ አበርኩ አልኩ እንዴ ወይ ደሞ እኔ ችግር ደረሰብኝ አልኩ እንዴ እኔ ምን ሆኜ ነው ይሉሃል። ግን የቱ ነው የሚቀለው የቱ ነው የሚቀርበው? አውዝ ቢላህ ሚነ ሸይጣን ማለት ነው በቀላሉ መጨቃጨቆ ይሻላል እንዴ ምን ሆንኩኝ ነው ይላል። ግን የነቢያችን ሰለላሁ ዐለይሂ ወሰለም አምር ተመልከቱ ከተበሳጫችሁ ከተናደዳችሁ የተናደዳችሁ እንደሆነ አዑዙ ቢላሂ ሚነ ሸይጣን ረጂም ብሉ ምግባችሁንም ስትበሉ አሉ ምግባችሁንም ስትበሉ قال النبي صلى الله عليه وسلم لا ياكل احدكم بشماله አንዳችሁ በግራጁ እንዳይበላሉ ولا يشرب بشماله እንዲሁም በግራ እጁ እንዳይጠጣሉ። የሚገርመው ነገር በጣም የሚያጀው ነገር አንዳንድ ሰው በግራ እጅ መብላትና በግራ በግራ እጅ መብላትና በግራ እጅ መጠጣት ፋሽን ይመስለዋል ወይ ደግሞ ኩራት ይመስለዋል ወይ ደግሞ መዝናኛ ይመስለዋል ደስ ይለዋል ምንድነው እንደዛ የሚያደርገው ታቃላችሁ ሰይጣን አብሮት እየበላ ስላለ ነው ሰይጣን አብሮት አንዳንድ ሰዎች በልተው አይጠግቡም አንዳንድ ሰዎች በልተው አይጠግቡም ወይ ደግሞ ጠጥተው አይጠግቡም ምክንያቱም እንደነው ወይ በግራ እጃቸው ስለሚበሉ በግራ እጃቸው ስለሚጠጡ ወይ ደግሞ ቢስሚላህ ስለማይሉ ሰይጣኑ ከነሱ ጋር ይመገባል አለ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እናንተ ከሰይጣን ጋር እንኳን አትመሳሰሉ አለ ለምን ሰይጣን እናንተ በግራ ስትበሉ እሱም በግራ ስለሚበላ ይሻረካል ከእናንተ ጋር እንዲሁም بيتهم سيغبالو اذا قال النبي صلى الله عليه وسلم اذا دخل الرجل بيته عند سو كوجي مت ود بيته سيغبال فذكر الله فذكر اسم الله حين يدخل ود بيته سيغبا بسم الله بلو برون كفتو كغبال برون كفتو كغبا وحين يدخل وحين يطعم مغبون سيبلا ودمو بيته سيغبا بسم الله بلو كغبا قال الشيطان ሰያጢኖች ይባባላሉ እርስ በራሳቸው ይነጋገራሉ ማለት ነው ላ መቢተ ለኩም ወላ አሻአ ሁና ዛሬ የሚበላ ነገር የለም እንዲሁም ማደሪያ ቦታ የለም ሌላ ቦታ ሄደን ማደሪያም ምግባችንን ብንፈልግ ይሻላል ብለው ጓዟቸውን ጠቅለለው ተያይዘው ይወጣሉ አሉ وإن لم يذكر اسم الله سويو ود بيت سيغبا ودمو مغب سيبلا بسم الله يالا لانه نالو قال ادركتم المبيت والعشاء زاري مغبم درساچوبت انديم يماداريا بوتام اگنياچو بلاو ارس براساچو تنغاغرو كسو يوغا يادرالو معناتنو ايهنن اون يتايتاكساش كوجاديسوچن ابزانيون يزگبوت بخاري ناتشو معناتنو سلازي ماننياوم سو ከሸይጣን ለመጠበቅ ከእድሪ ከኢብሊስ ለመጠበቅ የሚያስፈልጋቸው ነገሮችን ማድረግ ወይ ደግሞ የታዘዙ ነገሮችን ማድረግ አለበት ይሄንን የማያደርግ ከሆነና በሸይጣን ቢለከፍ በኢብሊስ ቢለከፍ ወይ ደግሞ በራሱ ላይ ወይ ደግሞ በልጆቹ ላይ ችግር ቢደርስበት እንኳን ማንንም እንዳይወቅስ ማለት ነው حتى ለልጆቻችን እንኳን ጥንቃቄ እንድናደርግ ቆ ነብይ ሰለላሁ ዐለይሂ ወሰለም ነግረውናል وقال البخاري حدثنا يحيى بن جعفر حدثنا محمد بن عبد الله الانصاري عن عطاء عن جابر عن النبي صلى الله عليه وسلم قال نبياتن اندذيالو اذا جنح الليل او جنح الليل مغرب سي درسالو لك ما تا درسو مغرب اكبابي مشاش اكبابي سي مشالو فكفوا صبيانكم اصاناتوچون ወደ ቤት አስገቡአሉ لمن فان الشياطين تنتشر حينئذ لك مغرب اكبابي بميدرس بالساعات شياطينوچ يسرعچالوالو ببذات مندر وسط اذا اكبابي لا يسرعچالوالو فاذا ذهب ساعه من عشاء من البات ساعته الفو كذاك مشاش الفو عند ساعه كلفه بحالا فحلوا كفلغاچو لجوچو ملققم تشلالاچو جن بيت اسكبتاچو فغل واغلق بابك برهن زغا واذكر اسم الله بمتتنيابت بمتنقلافه بسات يا الله الذكر اندا ترسا واطفي مصابيحك يمتابرا مبرهتنم اطفاو واذكر اسم الله واوي شقاءك يبلهبتن يدتحبتن مغبهن يتمغبكبتن اقادغمو كدادنو عليه بوسطو يقراو ለነገሩ ባሁን ጊዜ ሰዎች ምግባቸውን የሚያስቀምጡት ፍሪጅ ውስጥ ስለሆነ ብዙም ፍሪጅን የሚራሳ ሰው የለም እብድ ካልሆነ ማለት ነው ግን እንዳጋጣሚ ፍሪጁን ረስተ ከተውቆ ሸይጣን ገብቶበት በረካውን ያነሷል ወይ ይበላዋል ማለት ነው ولكن የቀረ ምግብ እንኳን ቢኖር ድስት ውስጥ ወይ ደግሞ የሆነ እቃ ላይ የቀረ እቃ ካለ ሸይጣን ይበላዋል አሉ ግን አሉ ግን فإن الشياطين شياطينዎች አሉ የተዘጋ በር አይከፍቱም ማለት በር ዘግተህ ከተኛ ሸይጣኖች የተዘጋ በር አይከፍቱም እንዲሁም ደግሞ የተከደነ እቃ ወይ ደግሞ የተከደነ እቃ አይከፍቱትም ማለት ስለዚህ ጥንቃቄ ሊደረግ ይገባል አሉ ከዛም አልፎ ተርፎ ምንም አዲኑኩ ምንም አላስቀረም እኛ ተጠቃሚዎች እንሁን እንጂ ጅን እኮ አንድ ያስቀረ ነገር የለም ምን አሉ ነብይ ሰለላሁ ዐለይሂ ወሰለም اخلقوا ابوابكم وخمروا انيتكم واوقوا اسقيتكم واطفئوا سروجكم فان الشيطان لا يفتح بابا مغلقا ولا يكشف غطاء ولا يحل وكاء فان الفويسقه تظلم بالبيت على اهله سبحان الله مكبهن برهن የሚያስፈልግህን ነገር አድርግና ሐታ ቤት ውስጥ እሳት የሚኖር እንኳን ቢሆን ያንን እሳት አጥፋው እንዳትተዋሉ ለምን ሲባላሉ ቤት ውስጥ እንደጋጣሚ እሳት የሚኖር ከሆነ ያንን የቀረውን እሳት መተው እንትኖች ማለት ነው አይጦች ከሰይጣን ጋር ተጋግዘው ማለት ነው እሳቱን ይቀሰቅሱትና ቤቱን ሊያቃጥሉ ይችላሉ አሉ። ቤቱን ሊያቃጥሉ ይችላሉ። አንተ እሳት ቤት ውስጥ ሰይጣን እንደሆነ ሰይጣኖች ከዚህ እንዳልኳቸው ከአይጦች ጋር እንትን ይሉና ቤቱን ያቃጥሉታል በእሳት ማለት ነው። ስለዚህ ጥንቃቄ ማድረጉ የሰውየው ነው። ይሄ ሁሉ ተብሎ ይሄ ሁሉ ተነግሮት ይሄ ሁሉ ተምሮ ሰውየው ጥንቃቄ የማያረክ ሆነ የራሱ ጉዳይ ነው። قال النبي صلى الله عليه وسلم اذكر منكم ان عند سوالو لو ان احدكم اذا اراد ان ياتي اهله عند سو كان يشتوا مكنايتهم كان سيفلقالو مكنايتهم كان بيفلقالو اذا بوتا لا يعني تملكتو حساس بوتا لا يعني ما انهم يستاوسوا انداتلو انجي اذا حساس بوونه بوتا راسو النبي صلى الله عليه وسلم متنقق اندالبن ينغرونال معناته አው ከባድ ነው ቦታው አው ሰዎች ላያስተውሱ ሲችላሉ ግን አሎ ልክ ሰውየው ኬሚስቱ ጋር ሴክስ እንኳን ለማድረግ ቢፈልጋሉ بسم اللهم جنب الشيطان وجنب اللهم جنبنا الشيطان وجنب الشيطان على ما رزقتنا بيلالو يا ربي እንግዲህ ዛሬ ግንኙነታችን በማድረጋችን ሪስክ ያለ እንደሆነና ልጅም እናገኝ ከሆነ በውስጣችን የሚገኘውን ወይ ደግሞ ከኛ የሚገኘውን ልጅ ትክክለኛ ልጅ እንዲሆነና ሸይጣን እንዳይነካው ሸይጣንን አርቅልን ብሎ ቢጀምሩ አሉ فإن كان بينهما በመሐከላቸው በዛች ለሊት ግንኙነታቸው በዛች ለሊት ግንኙነታቸው እንደ አጋጣሚ ልጅ ቢወለድ እንኳን አሉ لم يضره الشيطان ولم يسلط عليه الشيطان በዛ ልጅ ላይ ምንም አይነት ስልጣን ወይ ደግሞ መንገድ አይኖርም ማለት ነው ሊቀበጣ አይችልም ማለት ካልሆነስ ግን እንዴት ነው ልጆቻችን ሸያጢኖች ናቸው ልጆቻችን መርዑኒን ናቸው ልጆቻችን እኮ እየተረገሙ ናቸው ብለን ሁሌ የምንናገረው ምናልባት እኮ ጥፋቱ ከኛ ሊሆን ይችላል ስትሰራ ቢስሚላህ አላልከም ልጅን ልታመጣ ስትፈልግ ወይ ደግሞ ይሄን ነገር በመታደርግበት ሰዓት ቢስሚላህ ካላልክ እንዴት አድርገው صالح ልጅ ይወጣ ይችላል አንተ እኮ ሸይጣን ይወልድከው ማለት ነው ጥንቃቄ አድርገው ነብያችን ሰለላሁ ዐለይሂ ወሰለም وفي حديث آخر بل إلى حديث ابن عباس بزقبه ترقمون أما لو أن أحدكم عنده تعالوا إذا أتى أهله كمستو قاسي قنان قال بسم الله بسم الله بلو بعد بيجمر معتثنو اللهم جنبنا الشيطان يا ربي شيطانا أركلا وجنب الشيطان ما رزقتنا لذك تسطن وإذا مو رزك أقنين اندهون لجن معتثنو أهرق شيطان كذير رزقه يدفع كذير لجي بيبال ولدا لم يضره الشيطان بزي لليت قنن يونتهاتشو بزي قنن يونتهاتشو ليج كتفترة شيطان أي قدعو مالتنو قن كهل هنا برسك هنا مالتنو سوية وندمت أكل قبا مالتنو وداونو ودا انتنو كقبا خلاص من البعض عندك قطعمي بمحكلاتك لجي ميقن ينكونا جنجات بزنجلي شيطان ليج عوات باتشو يشلنا يتولدو ليج يراسو جماعة ليارقو يشلنا مالتنا ما أكثر جماعة الشيطان مع الأسف الشديد بتقام كم يسازنو نقر يشيطان الجماعة بتقام بزناتشو بتلي بالنبت بزي زمان مالتنا وأخيرا بكرش علي أنت بتقام بيميقرم ከሸይጣን ጋር የተደረገውን ቃለ ምልልስ ልንገራችሁ ማን ነው ይሄንን ቃለ ምልልስ ከሸይጣን ጋር ያደረገው ያላችሁ እንደሆነ መጨረሻ ላይ ምናልባት ልነግራችሁ እችላለሁ ግን ቃለ ምልልሱ ረጅም ነው በጣም ሰፊ ነው እስኪ እንየው قال حاورت الشيطان الرجيم في الليل البهيم بام يعني بمياسفرنا بجلما ليت كشيطان عالم للس ادركوني على تنغاكركوني على فلما سمعت الاذان الفجر بزينكي انغاطمي كسوغا يتنغاكركون يفجر اذان درس عليه اردت للذهاب الى المسجد بزينكي تنسيتي ود المسجد مهد سفلك فقال لي شيطان اندزي علي عليك ليل طويل فرقد للي ترجمنا كنيا علينا يزي مسرجا نبي صلى الله عليه وسلم منالو بحديثاتو اسكي بحديثاتو منالو وعن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال نبياتن انذي علو يعقد الشيطان على قافيه راس احدكم عنداتو انقل في شيتنيا علو شيطان يمطانا بجنكلاتو بجربا بجنكلاتو علو اكلامي لاي دبن ارغو ياسر لتالانو اذا هو نام ثلاث عقد صوست جزيه بدن بارقو ياسر لتال شكلاته سويون ياسروال يضرب على كل عقدة مكانها كل صوست يعني بيطف درب يمياسرون انتن انذي متى متى يدرق عليك ليل طويل فرقد قنانو تنيا لمندنو قيام الليل ولا صبي صلاة بله يمت الربشو تنيا كشي كنانو إلو اللانو فإذا استيقظ بزنك ذي مؤمن بزنك ذي صالح بزنك ذي الله انتلك أنت يمياك الله يمي سرا وعجبون يمياك قبرنا ميتبكو يمياك جنان دال يمياك جهنم دال بيكين يمياك فإذا استيقظ طلب له ينك اللانو شيطان عملته فذكر الله سينكا الحمد لله الذي احيانا بعدما اماتنا قدم سندتنيا يميبالو ذكر الله يانن ذكر بلن ايه الكرسي قرتن يمياسلغوتن نغروچن بلن كتنيان بوحالا اهون دمو سندنقام يميبالو ذكر سلاله ياچن ذكر ايرسات منا تنستو الحمد لله الذي احيانا بعدما اماتنا واليه النشور بلو ايهن الذكر سيارغالو ان حلت عقده بزينغيزي كتا سرت كسوست اسرات عنده يفتلل فاذا توضى تنست عند وضوءم كادرجه ان حلت عقده يهلتن يوم يتاسر اسرات يفتلل فان صلى هلت ركعه طبعا صلاه قيام الليل في سجد سويه مجمريا نشاط يميمطابت يعني شيطان العقده يميفتابت هلت ركعه كسجده ان حلت عقده صوستم يتاسروت يفتونا من هنا لسويه فاصبح نشيطا طيب النفس ايه سو بنشاط يادرنا نفس يوم يتدست براسه معناتنو دس بلوت طوات سينسا سوچن راسو سيانغراچو السلام عليكم صباح الخير انتي تعدراچو بلو بيت سموچنم سوچنم بنشاط يانغراچو علالو والا قال هنا جنانو يا يتسرون نجر بذكر بوضوع بسلات كلفه تعملتنو طبعا من نساتو يكرم ويلا كورس ويلا سرا سرا لمهيد وي دغمو اذا بيت انتم كهونات بيت است يمسراون سرا لمسرات لك انقلفان كترشش اذان كالك صلاه كلفه كلفه بوالا وي صحي كوت بوالا من نساتو ايكرمنا ايهنن يتبالوت النجر سيادرق قادرو لكشي نقالو اصبح خبيث النفس كسلان بس انجليزي سويو يعني بتام استلي اسقيام يونو يادرالن ايهنن ملكت مايت كفلغاچو صلاه يمايسجد صبي صلاه يمايسجد سوغا ستادرو تمركتو سويو كنكرف سينسا لكشي ينسا من انا الدمس نو يمياسما الهلال مكنياتوم مندنو سو يوكو يتكتكت يتغرف علم يادرو فسلام كانتو قتنتو نيادرو جن شيطان تجاوتوبت تجاوتوبت اندفلق ادرغو رغاطو تنقواس ادرغو سلاس ادرو سو يو سينسا بكا من بي ننغراچو سونتو كله يتداكمي يونا على معناتنو لذي نو النبي صلى الله عليه وسلم عند سو اسكي نغا درسا اسكي توتا درسو كو تنيا بلو سينغراچو ذاك الى رجلون بار الشيطان في اذنه يالو شيطان عشرو انذا من يفلقون نغر ادرغوبت مترشا لا يمتو من ادرغوالو شنابتالو شيطان شنتوبت نو انذي انا تنقلف يميتنياو انجي انديت مؤمن انذي انقلفون يانقلفالالو سلازي منالو اني كنغاغروت اني كشيطان غا وي قالويت سادرك አዳን ሲል ሊሄድ ነው ወደ መስጊድ ስለው ገና ነው ሰአተኛ አለኛለ ቁልቱ አልኩት አኻፉ አን ተፉተኒ الفሪዳ ከተኛውማ ሰላቱን ማን ነው ዋጅቡ ያመልጠኛል ሰላቱን ያመልጥብኝ ይችላል ስለው قال አደውቃቱ ጠዊለቱን አሪማ ገና ነው ጊዜው እንዴት ያመልጠሃል ከንትም በኋላ ከፀሐይ ከወጣች በኋላ ምኮ ብሰግድ እኮ ይቻላል ምን ያስጨንቅሃል አለኛለ قلت اخشى ذهاب الجماعه صلاه الجماعه يا ملتني اقربا كنت وين بيسلو قال لا تشدد في نفسك على الطاعه انت دمو زنبلا اتاكر رانياله من تاكبداله جماعه مسكرك بتشا مسكرك يا هو قال قلت هلك تعال فما قمت حتى طلعت الشمس ለዋጅ በነሳለው ስለኝ አልቀሰቀሰኝ ምከለከለኝ ሰላሶል ጀማዓ አስመለጠኝ በጨረሻ ከእንቅልፍ የተነሳሁት ፀሐይ ከወጣች በኋላ ስለሆነ አዘንኩኛሉ فقال لي في همس ቀስ ብሎ ወደ ጆሮ የጠጋልና ቹካሪ ምን አለኛለ لا تأسف አንድ ሰላት ስላመለጠ ወይ ደሞ ፈጅ ሰላት ዛሬ ሰላት ስላመለጠ አትዘናለኝ فإنك فاليوم كله أوقات ጊዜ ሁሉ وقته كله قال بميفلق بسطات مسكدكو يتشالال لمندو متازنو عليا له بزين غزي وجلست لياتي بالاذكار ذكر ما درك كنتشالكون ياله يميسفلقين اذكار الصباح والمساء ما درك كنتبي ذكر سيجمر ففتح لي دفتر الافكار حساب عملتبني ياله لك ذكر اللي جمر سن الى حسابوچن የሚያስጨንቆ ማለት ነው የሚያሳስቡ ነገሮችን አመጣብኝና ይሄ ማን ያስብብ እዳ ያለብን ማን ይከፍልል ዛሬ የት ነው የምትሄደው ዛሬ ምንድነው የምሳምት በላው ዛሬ የምትጠጣለ ዛሬ ምን ታረጋለ ዛሬ ከማን ጋር ትገናኛለ የሚለውን እኔ የሚያላስብኩትን حساب አምጥቶችን ከላቴን በጠበጨኝ አለ فقلت له اشغلتني عن الدعاء دعاء ما ادرك ነበር ምፈልገው ለምንድነው ማተወኝ በየሰለው قال دعه الى المساء ችግር የለውም አሁን ባታረግም ከሰዓት ማድረክ ትችላለህ አሁን ተውና ከሰዓት ዱዓ ማድረክ ትችላለህ አለኛለ وعزمت على المتاب توبه ለማድረግም ፈለኩ አለ ወጣት ስለሆንኩኝ ተውባ ማድረግ ፈለኩና فقال لي አለኝ تمتع بالشباب من ተውባ ታደርጋለህ ከና ወጣት አይደለህም እንዴ ሁሉም እኮ ምታቸው ሰዎች ዘነጠውቆ ዘለውቆ ነው የተመለሱት እንዴት ነው ጉዳዩ አንተ ከና ወጣት እኮ ነህ ምን ያስነቀሃል ከና ቀናቶች ፍልፊቷል ሞታል ብለ ተፈራለ ማን ነው በዚህ እድሜ ይሞተው ሰዎች ሁሉ እኮ አርጅተው 67 ዓመት ድረስ ነው ይሞቱት ምን ያስነቀሃል መጀመሪያ ተዝናና ወጣትነት እንደተከፈ እንደዚህ እኮ ነው ማለት والله حقيقةكم አንዳንድ ሰው የሆነ ተለቅ ያሉ ሰዎች ነሲሃ ሲሰጧቸው ማለት ነው ነሲሃ ሲሰጧቸው ምን ይላሉ እንዴ ምንድን ነው ጉዳይ ባይናገሩም እንኳን ማለት ነው ይሄን እኮ እሳቸው ወይ ደግሞ እሱ በጊዜው እኮ የሚያስፈልገውን ነገር አድርገው እንደፈለገ ጭፍሮ እኮ እኔን እንደዚህ ይለኛል ይላሉ ይሄንን የሚያስብለው ማን ሸይጣን እሱ ይላል በጊዜው ተጠቅመዋል አረ በጊዜው ተጠቀም ወሴትም ከሆነች ማለት ነው ምን ነው ጸጉርሽን የምታሳየው ምን ነው ቁንጅናሽን የምታሳየው ወጣትነት ከሄደ በኋላ እኮ ማን መላእክሽም አያይሽም ከሸመገልሽ ወይ ደግሞ ትልቅ ከሆንሽ በኋላ ማን ነው ዞር ይመስ የምትለብሽው ልብስ እኮ አያምርብሽም የለበስሽው ልብስ እኮ ያስጠላብሻል አሁን ነው ጊዜው የምትታየው አሁን ነው ወጣ ገባ የሚባለው ብሎ አሳመረልኝ በወጣትነት ተጠቀም አለኝ አለ فقلت اخشى الموت እኔኮ በወጣትነት ተዝናና ስትልኝ እሞታለሁ በየፈራለሁ አልኩት አለ قال እንደዚህ ስለው ሞትን ፈራለሁ በየስለው قال عمرك لا يفوت ادميك وغنانو انت لجنة وطعتنو من يقلها لانت من يسنك حال عالينيالا قلت وجئت لأحفظ المثاني قرآن اللي ما فز متاونا قرآنين كفت قواله قال روح نفسك بالأغاني شنو انت ولي راسنا متتنق قران قراني يالك انت ديك وزف ما سمعت قطرو نو راس انت اسمعنا الله زنا عندك اسكي لسلس على موسيقى كفتنا يلا كتمي بيغرمو دغ اني انديت ادرغو اني ملسلس على قمنا نسوج با اي موسيقى كو لسلسه نو يلا يهنا سرا وي دمو يهنا نغل لمادرك يهنا موسيقى يكفتونا بقى ይሄ ነው ሙዚቃ ይላሉ ልብስ አጣባ ድሮ እኔ ማስተዋወሰው አለ ድሮ طبعا አብዛኛው ሰዎች እንደሆነ ጊዜ ልብስ ማጣባ የሚያሽን ያለ አይመስልኝም እንግዲህ ድሮ ሰዎች ካሉ ማላቀም እማስ በሚያጠብበት ሰዓት ልብሳቸውን አጥወስክ የሚጨርሱን ድረስ የሚያዝናናቸው ሙዚቃ ነው ሙዚቃ ይከፍቱና ከዛ በኋላ ይዝናናሉ አንዳንዶቹ ደግሞ ቤት ያስተካክሉ ወይ ደግሞ ቤት ያነጥቁ ነገር ሲያደርጉ ሙዚቃ ይከፍቱና ግጃቸውን በሙዚቃ ያሳልፋሉ አንዳንድ ሰዎች ደግሞ በመኪና መንገድ ሲሄዱ መንገድ ሲጓዙ እስኪ መንገዱ ረጅም ስለሆነ በሙዚቃ እንዝናናበት ግዴም እንጨርሰበት ይላሉ አይደለም እንዴ القران الله فسمتا اسكي ግዜ በጣም የሚገርም ነገር እኮ والله ከሙስሊሞች እኮ ዘፈን ወይ ደግሞ ሙዚቃ የሚባል ከነ ዘፋኞቹ ማለት ነው አፍዘው ዘት አፍዘው ከነ ዘፋኞ ከነ ቃላቱ ከነ ማንቆራቆሩ ነው ማንቆራቆሩ ነው የሚባለው ይሄንን የሚያፍዙ ሰዎች በቀላሉ ትንሽ የቁርአን ሱራ በትጠይቋቸው والله በጣም ትንሾች ናቸው ይሄንን መርሲ የሚሰጧቸው ምክንያቱም ለምን እንደሆነ ተቀላጭ ብዙ ጊዜ ሙዚቃና ቁርአን ወይ ደግሞ ኢማን አንድ ላይ ይቀመጣል ይሄንን እርግጠኛው ነው ይሄንን እርግጠኛው ነው አንድ ሰው በውስጡ ሙዚቃን የሚያስቀምጥ ከሆነ ወይ ደግሞ በውስጡ ዘፈን የሚመላለስ ከሆነ ሰውየው ቁርአን አፍዛለው ቢል ይሄን ሰውዬ ጅል እንለዋለን ሞኝ ገቢ ይባላል ምክንያቱም አብሮ አይቀመጥም ባባን አብረው ሊቀመጡ አይችሉም ስለዚህ ምን አለ ይሄ ከሸይጣን ጋር ውይይት የሚያደርጉ ሰው ማለት ነው አዎ እኛ ገርማ ሱብሃንአላህ ምናልባት ፈረንጅ ሀገር ወይ ደግሞ የተለያዩ ሀገሮች ያሉ ሰዎች ዘመኑ ተጠውሯል አሁን በተለያዩ እንትኖች አሉ ምን አይነት ዘፈን እንደምትሰሙ አላሁ አለ አላህ ነው የሚያውቁ የሚሰማ طبعا አይሰማም እንዴ አይሰማም ምን ነው በረካ በመሃል አይሰማም ማለት አረ ይስማል አይደለም እና መታኒ ቁርአን ለሐፍዝ ወይ ደግሞ የቁርአን አያ ለማፈዝ በተዘጋጀውበት ጊዜ روح نفسك بالاغاني اسكي سبحان الله والله يعني በጣም የሚገርመው ነገር እኮ ነው ሙስሊሞች ያሉን ሰዎች እኮ እኛ በተለይ ሙስሊሞች በጣም እየተጫወቱብን በጣም እየተጫወቱብን ማለት ነው ለምን ማንኛውም ሐበሻ ወይ ደግሞ ማንኛውም ኢትዮጵያዊ ይሁን الا من رحم ربك ዘፈንን ወይ ደግሞ ዘፋኞችን የማያቃል እንዴ አሁን እኮ እስኪ አንጋፋው አንጎራው ጋሪ ነው አንቆራው ጋሪ ማን ነው ብዬ ብጠይቅ ማለት ነው ሱብሃንአላህ አንድ 10 15 ይደርደር አለ እንዴ ግን እጣ يعني ስለ الصحابዎች ወይ ደግሞ ስለ ነብዩ ሰለላሁ ዐለይሂ ወሰለም ተከታዮች يعني ቢጠይቅ አራት አምስትን አናገኝም ግን ብዙ ጊዜ ተመልከቱ እንደው የሰይጣን ድምጽ ምን እንደሆነ ታቃላችሁ? የሰይጣን ድምጽ ምን እንደሆነ ታቃላችሁ? ዘፈን ሰይጣን ሌላ ድምጽ የለውም በቃ ሰይጣን ድምጹ ዘፈኑን ይተከማል ማለት ነው አንድ ሰው ከመንገድ ሊያሳስተው ወይ ደግሞ ከመንገድ ሊያወጣው ሲፈልግ ማለት ነው طيب قلت አሁን ስለ ዘፈን ነው አሁንም እየተናገረ ያለው ከሸይጣን ጋር ማለት ነው قلت قلت አለ እንዴት ዘፈን ስማት ለኛለ ይሄ حرام ዘፈን ማለት እኮ حرام ነው ዲየስለው قال لبعض العلماء كلام እንዴ አንዳንድ علماءዎች እኮ حلال ብለውታል አልሰማህም እንዴ አለኛለ ሁሉም علماءዎች እኮ ተስማምቶ ዘፈን حرام ነው አላሉም አንዳንዶቹ እኮ حلال ነው ወይ ደግሞ መክሩህ ነው ከራሃ ነው ስለ አገር ከሆነ ወይ ደግሞ ስለ አከባቢ ከሆነ ሱብሃንአላህ يعني عند بتام سله زفن سيناغرو يسموت عند علي بتام يميغرم ነገር የተናገሩት ነገር አለ ሰዎች አሉ ሰዎች ዘፈንን የሚያወድሱ ወይ ደግሞ የሚቀድሱ ማለት ዘፈን እንደዚህ ነው ዘፈን ጥሩ ነው ብሎ የሚናገሩ ሰዎች እኔ አንድ ጥያቄ ጠይቃቸዋለሁ አለ አንድ ጥያቄ እኔም ጠይቃቸዋለሁ እስኪ አለ በህይወቱ አንድ ሰው አንድ ዘፈን የሰማ ሰው አለ አሉ ምን ብሎ የሚዘፈን ምን ብሎ የሚዘፈን ሰላት ስገዱ አለ አላህ ፍሩ ይብሎ የሚዘፈን ወይ ደግሞ አረሙት መጪ ነው ቀብረ አለ ፍለፊታችሁ ብሎ የሚዘፈን ሰምታችሁ ታቃላችኋል ሰምታችሁ ታቃላችሁ እናንተ አኔ አልሰማሁም ምክንያቱም هذا من المستحيلات الذي ما ايلوم አይደለ እንዴ አልሰማንም ግን የሰማነው ምንድነው ልቤ ተቀደደ ወይ ደሞ ልቤ ፈነዳ በፍቅርስ ተበጣጠስ በፍቅርስ ተቃጠልኩ ወይ ደሞ አይደለም እንዴ አብዛኛው የሚዞረው እኮ ሴቷና ወንዶው ለዛው ላይ እኮ ነው የሚዞረው ፍቅርሽ አሳበደኝ ፍቅርሽ ገደል ከተተኝ እንደዚህ ሆንኩኝ ታምሪያለሽ እንደዚህ ታደርጋ በዚህ ዙሪያ ነው እንተን የሚለው ይሄንን አይተው እንዴት ሰዎች ዘፈን እኮ ኺላፍ አለው በዑለማዎች መካከል ይላሉ قال لبعض العلماء كلام ان العلماءች እኮ حرام ነው ብለውታል قلت احاديث التحريم عندي في صحيفه ይሄንን ዘፈን እኮ እንዴት ዑለማዎች حلال ብለውታል ትለኛለ حرام የሚሉ ሐዲሶች እኮ ግልጽ ናቸው ግልጽናቸው ሐዲስ አለ እንደዚህ እንደዚህ አይነት ሐዲስ ጥቆ ወረቀት ላይ ሞልቷል ከፈለኩ እኮ ኪታቡን ከከፈትከው ታገኛለህ ስለው قال كلها ضعيفه ስለዘፈንማ የምትና የሚናገሩ ሐዲሶች እኮ ሁሉም ضعيف ናቸው አለኛል قال كلها ضعيفه ስለነዚህ ሐዲስ የሚናገሩማ ضعيفዎች ናቸው አለኝ ومرت حسناء فغضضت بصري عندهم ስለዘፈን ያወራን እንደ አጋጣሚ አንዲት ቆንጆ ሴት ፍለፊቴ እልፋልቻል አለ እንደ አጋጣሚ ፍለፊቴ ሷ ስትመጣ አይኔን ስብር አደረኩኝ አለ እቺን ቆንጆዋን ላለማየት ወይ ደሞ ራሴን ለመጠበቅ ማለት ነው قال አይኔን ስብር አይቶኝ قال ماذا في النظر من علبت بالتايات تفكر كون تملكت سكي انديت اندى فترات الله انديت هادركو اسامرو اندى فترات تملكت سكي كومانوان تملكت سكي صبروان تملكت سكي فلفيتون هيراسكو عند تفكرنو علينيال هيراسكو عند تفكرنو سيتوانكو اندياي بدن بادركو اندياات مالتنو هيراسو تفكرنو لمن دنو اندزي متادركو لمن دنو عين هازك متادركو علينيال قلت عالكو تالي هي حرام ይሄን ማየትኩ ሐራም ከሐራም ከበለጠኩ فيه خطر براسي لاي تلك انغانو አልኩታለ قال تفكر في الجمال فالتفكر حلال دي انت لمن دنو اصلا بቻ متታየው تفكر አታደርግም استغفر الله العظيم تفكر አታደርግም ማለት እንዴት አድርጎ الله እንዳሳመረ አንድ ጊዜ አንድ ማስተዋወስ والله እስከዛሬ ድረስ ያስቀኛል ሀገራችን ላይ ሆነ አይ هذا كان ممكن قبل 10 አመት በፊት ምናምን ነው አንድ ቦታ ላይ ካፌ ነገር ነው ቁጭ ብለን ቴሌቪዥን ድሮ በአፍጋኒስታን እና በአሜሪካኖች ሲደረግ የነበረው በጦርነት ጊዜ ነው ዘፈን ማን ነው ቁጭ ብለን ዜና ያያየን ነበር እና ልክ ዜናው እንዳለቀ አስተውሳለሁ አሁንም አልጀዚራ ነው አንድ ፕሮግራም መጣ ሳንነሳ ማለት ነው الناس يمتع بروغرامو برناموج زينة إلان زينة إلان برناموج زينة فاشن شو مالتنو فاشن شو يميا سايبت مالتنو إنا عليه للنسا نبر سووش كاتا قبيس نبر لك للنسا سنزاقاج يوان السو كوالاتشنا اللي إنا لك عندوا متعج بانتن مالتنو بسكرينو لاس لك عندوا ستو تا አንዱ ኮሃላ አኡዝ ቢላህ እንዴት እንዳልሰማችሁ አኡዝ ቢላህ እቺ ሸይጣን እንዴት ነው የምታመረው አለ አያችሁ አለ እቺ ሸይጣን እንዴት ነው የምታመረው በአላህ አለ ተፈኩር ያደረገው ተፈኩር ያደረገው ነው ነሰአላህ ሰላማ እንግዲህ ከሸይጣን ጋር እየተደረገው ቃለ ምልልስ አላለቀም ኢንሻአላህ በሚቀጥለው ድርሳችን የምናየው ይሆናል والله سبحانه وتعالى اعلم وعجل والله سبحانه وتعالى اعلم وعجل دقاقي ميلالو وصلي اللهم وسلم على خير خلق محمد وعلى اله وصحبه وسلم تسليما كثيرا انقدي بتمارن زوره تجاكي كارلاچو مايك فري السلام عليكم ورحمه الله وبركاته جزاك الله استاذنا مصعب والله ترو تمرت نبره والله جزاني كفله انقدي ود تياقون زورالن اجاچون اوتو ما شاء الله نور جنان مجمران تياقي تطيقالچ مايك فري السلام عليكم. جزاك الله خيرا استاذ الجمرلي. የኔ ጥያቄ የተከተመ ምክርን ሸይጣኖች እንደማይሉት እንደማይከፍቱት ያው የታወቀ ነገር ነው። ግን የተከፈተ ምግብ ከሆነ ማለት ነው አሁን ልጆቹ እንትን ብለው ዝም ብለው ተታውት የሚሄድ ከሆነ ሸይጣን ይቀመጥበታል ማለት ነው። አንድ እሱ ነው ጥያቄ። ሁለተኛው ጥያቄ ደግሞ ያለፈው ሳምንት ያስተማርከውን ስሙን ያልከውን ያው በድጋሚ ብነግረም ምክንያቱም ያው ሰነፍ ተማሪ መቼም እንዳደጋገመ ነው። ካልተደጋገመልን ሰነፍ ተማሪ ታውቃለህ መቼም ጥያቄ ጠይቆ ካልተረዳው ደግሞ መጠየቁ አይቀርምና ደግመ ብትነግርና አሁን አልተረዳሁትም ስሙን አልፎኛል ማለት ነው። እና አፍ በለኝ ይሄ ነው ሁለቱ ጥያቄዎች ማለት ነው። አሰላሙ አለይኩም። وعليكم السلام ورحمه الله تعالى وبركاته. جزاكم الله خير ونموت هتوت بارك الله فيك اختي نور الجنه وكذلك ابو ايناس الله يطبقك ولكم ان شاء الله امين له كلنا. شكرا هتاتنا الله يطبقك الله الله يطبقك بالواتسكي لمن يهن النكني من مرطت اناقم من دون مكنياته ይቻላል እንደ እነዚህ አይነት ንክኒም ያጀማ አላህ ይጠብቅሽ ብላት ለሁሉ እሷም ዱዓ ፈልጋ ነው መሰለኝ። አላህ ይጠብቃት ከሁሉ ከሸር الاشرار طيب ጥያቄ አንቺ ጠየቅሽው ጥያቄ ትክክል ነው። ሸይጣን አኪድ እንዳልኩት ያልተከፈተው ሊከፍት ይችላል። የተከፈተው እንዳልኩት ይነካዋል ሸይጣን ወይ ደሞ ይቀመጥበታል ወይ ደሞ ይበላዋል ሊበላውም ይችላል። يعني ይበላዋል ማዕናው ظاهرون انت ምግብ ብታዩም እንኳን ማዕናው ምግቡ በረካ የለውም ወይ ደሞ ምንም ቢበሉት ምን ልጆቹ አይጠቅማቸውም። እንተግባባ ይሄን ሲሆን የሁለተኛውን ጥያቄ ምንድነው ያልሽው? የሰውየውን ስም ላ አልናገርም። ሬዲዮ እና ጫዋ አንድ ጊዜ ነው የሚናገረው ሱል ነበርኛ ሀገር ድሮ ሲጠርጡ አይደል እንደዛ አይደል እንደ አቡናስ አቡናስ ሬዲዮ እና ድሮ ሬዲዮ ነው የምንሰማው ቴሌቪዥን በደንብ ባልደረሰን ጊዜ ማለት ነው። እንግዲህ አቡናስ እናንተ ጋር ሬዲዮ መቼ እንደደረሰ ባላቀም እኔ ጋር ትንሽ ከራርሙ ነው የመጣው። طيب ሬዲዮ እና ጫዋ አንድ ጊዜ ነው የሚናገረው አሉ። እሱ ድሮ ቀረ በረካ አሁን ምንድን ነው ያለው ተገለበጠ እንዴ? ሬዲዮ እና ጫዋ ሁለቱንም የሚናገሩት አሉ። አሁን የቱ ነው የመጣው? አሁን ለነገሩ አዎ ዘመን የማያመጣ ነገር የለም እውነትሽን ነው። ነገር ሁሉ ተገላቢጦሽ ሆኗል እንዴ? እውነት እኮ ነው። ይሄንን ምሳሌ አትጥሉት እናንተ። ንግግር እኮ ከተደጋገመ ጥሩ አይደለም ይሰለቻል አይደል እንዴ? ቁርአን ብቻ ነው ሁሌ ሲደጋገም እንትን የሚለው። አዎ ስለዚህ ከዚህ በፊት የዛሬ ሳምንት የተቀዳል አለ እሱ ስሙት። ለምንድን ነው በደንብ የማትሰሙኝ? እሱ እንደገማችሁ ስሙት። ተግባባ ምንድነው ያለችው ሀገር ኢትዮጵያ? ታዋሲ ነቀይ ደግማ والله ያንቺ ምሳሌ ነው ይሄ። ወአለይኩም ሰላም ወራህመቱላሂ ወበረካቱ ፍላጎታችን ጀነት ነው። ና ና ና እኔና አንተ ና እኔ እንደኔ አይነት ገጠሬ ና እስኪ እኔን ድሮ ሬዲዮ ምን ሰማን እናንተ ነን ታዋቸው ነን አውሮፓዎቹን እንደዚህ ይባል እንዴ? ጫዋና ሬዲዮ አንዴ ነው የሚናገረው አለ ይባለው አይደግም አለ ይባለው ፍላጎታችን እንደዛ ነው አይደለም? አዎ ታቋለ ኳንተ እንደው በረካ ሆን እንግዲህ እስኪ ማይክ ላንተ ሀቢባችን ማክስ ፍሪ بسم الله بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أما بعد السلام عليكم ورحمة الله وبركاته ما شاء الله ما شاء الله صل مصاب سكون الله مالكم ما شاء الله قد الله يوناني نقول سبيه الله يقوي الله يدده الله بركاته ما شاء الله يقول سنة عشر ونقرنه የትኛውም ራዲዮ ሲደግም አላየንም ለከና ገጠር ውስጥ እንዳለን አንድና ዳምጣው አንዶ በዛ ሰዓት ተዘካለ ሁላችን እየተሰበሰባለ ያ ፕሮግራም ዳመጣን ካለፈ አለፈ ነው ስለዚህ ሁሉ እንዳያልፈን ብለን ወጥ እንላለን ማለት ነው እንዶም አንዳንዶቻችን ዛቆችረን ማንሰማ ሰዎች ደሙ ለከቀደም እንደኑርጃና ስሙ ማን ነው እንዳለችው የሚያመጣ ሰዎች አለን ማለት ነው አዎ ነው እንግዲህ ቢቪኒ ደጋገማል ግን ውጪኛ እኛውን ያለው በኢትዮጵያ ስታይል ምናራው በገጠሩ ስታይል ምናራው አላህ ይደደን አላህ በረካ ያርገን አላህ ያቆየ አላህ ታችን ያቆየልን ወንድሞቼ እህቶቼ አላህ ካሰበት በላይ ላይ ናቸው አዎ ኢትዮጵያ ይደገማል አዲስ አበባ ሊሆን ይችላል ግን ገጠሩ ክፍል ስትሄዱ አይደገምም እንደውም አንድ ይልቅበት መንገድ ራሱ ሁለተኛ አትሄድበትም ስትመለስ በሌላኛው ሳይ ነው የምትሄደው በዚህ በቀኝ በኩል ትሄዳለ በገጠሩ በኩል ለሌላ መንገድ ስትመለስ በቀኝ በኩል ትመለሳለ ማለት ነው አሚን ይስበር ኢንሻአላ አው ዱአ ያስፈልገኝ ማለት አረ ስንት ነገር አለ ላሚ ወራ ትዛለችኝ እኮ ላሚ ወራ አሁን በጣም ትዛለችኝ አሁን ማለት ኢንሻአላ ዲሽ እየገባ ነው ዲሽ ማለት ያው ዲሽ ማለት ነው አይደል ደስ እየገባ ነው ለከ ነሻው ወደም ገጠሩ ስድስት አለ ያራስ እንት ነገር አለ ጭልፋው ምንም እየገባ ነው አልহামዱሊላህ እንዴት ናችሁ ወንድሞቼ እህቶቼ ወሰን ሳብ እንዴት ነበር ፕሮግራሙ ጥያቄና መልስ የሚያደርክ መስል ልክ የገባውት እህታችን አላህ ይደጋት አላህ በረካ አርጋት አላህ ቆያት አላህ ሰንም ቢሰውት አላህ በረካቸው ሀብ ያርካቸው ሳሪ ያርካቸው ካሪ ያርካቸውና ኑርጀና ጥያቄ ጠይቃ ነበር መስለኝ ስለዚህ ለኛ አለ አገሬ አሁን ሁላችንም አላህ በረካ ያርገን በረካ በረካ ሁኚ ሌላ ምንም የዱአ መጀመሪያ የተማርኩት በረካ ሁን በማለት ነው ጩጬ ያለው ማንኛውም ሰው ከቦነ ጋር በረካ ሁን ነበር ከዛ ከስር ስሜ በረካ የሚባል ነገር መጥቶ ነበር ማለት ነው ሌላው ጥያቄ ጥያቄ ጥያቄ ያላችሁ ሰው ሙሳብ ከመሄዱ በፊት ሰዓቱም ይሄደ ስለሆነ እነሱ ጋርም ከረሊቱ 3 ሰዓት ሆኗል ጥያቄ ያላችሁ ካላችሁ ኢንሻአላ አለበዛ ግን ያው ሃይያችን ወንድማችን ኡስታዛችን ኢንሻአላ በዱአ እንሸኛለን አህለን አህለን አህለን ወአለይኩም ሰላም ወራህመቱላሂ ወበረካቱ ሀቢቡና አቡ አኒስ እንዴት ነው ደህና ነው ተይ ከነበሰው አላህ ይገዱት አላህ በረካ ያርጉት አላህ ቆዩት ባለቤቶም አላህ ካሰባችሁ ለላህ ይስጣችሁ አላሁማ አሚን ኦኬ ጥያቄ አለ በፕሪቫት ነው ፕሪቫት አንድ ታች ጥያቄ አለ ራሷት ያዝ ወይስ ልጠይቅላት ኡስታዝ ሙሳ አላህ ይቢበለ አላሁማ አሚን አላህ በረህመቱ ሀቢቢ ካላችሁ ሰዎች አላህ ያደርገን ሁላችንም አላሁማ አሚን ኢንሻአላ ባረኛ ነው አገሬ ኢትዮጵያ አገሬቱ ባረኛ ነው ሰላም አለይኩም ያሉት እኔ ተፈውን ማያይቶ ያምብብ ሳይሆን ከለምዶ ነው ያወቁት ብዙ ከሳውዲ የሚገቡ ሰዎች ያን ጽሁፍ ስለሚሰሩ ከዱባይ እንደዛ ሳራ ሰይድ ወአለይኩም ሰላም ወበረካቱ ቆንጆ ሰው ማሻአላ ሀቢቢ ማይ ፍሪላንስ ሰላም አለይኩም ወራህመቱላሂ ወበረካቱ ነገር ፕሮግራም ቀላቀልኩባችሁ አፉ በሉ ኢንሻአላ ወንድሞቼ ቶች ኡስታዝ እና ከተባልኩኝ መምጣት ነው ገባችሁ ያን ዱላልታ እሺ ቢስሚላ ትገር ትገርበታል እሺ ናት የፈቀደ ዱላ ሲው ደስ ይላልና ማይክ ፍሪ ሰላም አለይኩም ተላበረካቱ ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ ለጎታችን ጀነት ወበዝ ነው ወላይ በግምት ትለዋል አይደለም ይሄንን አረብኛ ትንሽ ነው ይቀራ ዝም ብላችሁ ሰላም አለይኩም ዱአ ያስፈልገናል በጣም ወላሂ እውነትም ዱአ ያስፈልጋል ወይ ደሞ ያስ ሰው ሁሉ ይሰማላንታ ተሰማ ምንድነው ጉዳዩ እንዴ በጣም ዱአ ያስፈልጋል مايك انت من عيته انه يا عطاو الله يعينك الله يرضى. اوكي ابو ايناس ما يالوت راديوم تلفزيون مماك سوو انت نوستنو يا عبدقنو يالوت يا الله خير ان شاء الله خير. يلا على كل حال هيني مثلا يزاري ودرساتشن اشي ابو ايناس بارك الله فيكم مايك فري. السلام عليكم ورحمة الله وبركاته. السماجوال جزاكم الله خير الجزاء حبيبنا وأستاذنا مصعب ما شاء الله عند مصعب بن عمير يا رسول الله عليه وسلم السفير درسوا على هر قلن ما شاء الله جزاك الله خير الجزاء. أنا أعرف كنت سلام دوس النجار ستيق አሁን ደግሞ ሲለፈደክታ አለ ላስቀጣችሁ ብዬ ነው እንግዲህ እኛ ገጠር ደረሶችን ወደ ከተማ ስንሄድ ሬዲዮ ምናምን ሲንተሲል እንሰማና በጣም እንገረማለን አይደለ? አሁን የምናገረው ቃላት ኒውስ ሲናገር በጣም ይገርመናልና አንዳንድ ጊዜ ትንሽ ሬዲዮ እናያለን አንዳንድ ትልቅ ሬዲዮ እና ሰውየው እንዴት ውስጥ ነው ተቀምጦ የሚናገር ይመስለናል አይደለ? እና በመታጀብ ወንድሞች አሉኝ ተላቆቼ እነሱ ጋር ቁጭ ብለን ያው ሐጂዘሁምላህ እነሱ ጋር ቁጭ ብለን እንግዲህ እንዋያለን ትልቁ እንግዲህ በሱቀት መልስ ይመልሳል ማለት ነው። እንዴት ብሎ ነው ሪዲዮ የሚናገረው ብለን አንድ ጊዜ ስናወራ ትልቁ ወንድማችን እሱ መልስ ሲሰጠን እንግዲህ ሲከፈት ሞጁ መዝጊያና መክፈቻው ላይ ቀጭ ላል አይደለም እሱማ ጂን አለ ጂን አሜሪካኖች 12 አስቀምጦታል አለ ጂን ውስጥ እና ሲከፈት ቀጭ ሲል ምስማር ራሱ ላይ ይወጋል አለ። አሁን ያየውም ለፍልፍ ይባላል አለ ዓለም አሁን ተቀላለለ ዓለምን ሁሉ ዜና የሚያመጣው ጅን ያወራል ሲደክማ አሁን ሲዘጉት በቃ ይበቃል ብሎ ይዘጋል ይችላል ይራስክ መስላችኋ በዛ ተረርተ ነው እንዲያደግ ነው እንግዲህ ኃይለ ሥላሴ እንደዚህ ያለ ህዝብ ሰብስቦ ነው ሲያጃጅ ለሚያኖረው ኃይለ ሥላሴ አይቀናውና እንደዛ ብለን ያደግ ነው። እንዴ እንዴ አልካው ለሰው ይበቃችሁ አለ ሰላም አለይኩም ወራህመቱላሂ ወበረካቱ ማክስ ማሻአላ ማሻአላ ጀዛኩላሁ ኸይር ኡስታዝ ሐቢቡና አቡ አኒስ አላህ ይደዶት አላህ በረካ ያርጎት ለከ ነው ይሄማ ድሮ ሁላችሁ ብዙዎች አተሻጉደናል ሀታ እንኳን ቴሌቪዥን እንኳን ለመጀመሪያ ጊዜ ስናይ እንኳን ሰዎች በቴሌቪዥን ፍለፍ ስናያቸው ከኋላ ድንፈልታችኋለን የቱ ጋር ተደብቀው ነው ያሩት እንነበር የልጅነት ነገርማ ብዙ ነገር አለ ሱብሃንአላህ ከተነሳ ኢንሻአላህ ጥያቄ ሀቢቢ ሙሳ ወኔ ጋር መጣው ጥያቄ ግን አይዘነግ ጥያቄ ነው ለኔ እምችም ድረስ ጥያቄ መጠይቅ እየከበደኝ ግን ጠይቅ ሊሰጠባል ሁሉ ጠይቅ ጥያቄው ምንድነው አላህ ያንሳላት ለማንኛውም ጥያቄው ምንድነው በፊት የምናውቀው ዘፈን አሁን ችግር ይፈጥርብናል ወይ መስማት ማቆም ንጭ እንችላለን የድሮ እንዴት እንርሳው ሐፍዘነዋል ነው እንግዲህ አላህ እንግዲህ በሱው ተቁራኑ ያስገባላችሁ اللهم امين እና ትምርቱ ስለዚህ ስለነበረ ነው ጠይቀልኝ የተባልኩት ግን አዘንጋት ነው ስለዘፈን ቆና እና ኢንሻአላህ አላህ ያሳልላ ሁላችንም አላህ Subhanahu Wa Ta'ala እንግዲህ በሱው ተላ ቁርአን ያስቀምጥልን اللهم امين ቁርአን የምንቀራ ሰዎች ወጆራችን ልጅ ወክማን ኢንሻአላህ በዛ ቦታ ላይ ሁሉ ወክማን ይዛችሁ ልጅ ቋራ አዳምጡ ኢንሻአላህ አላህ ደግሞ የሆነ ጊዜ አፋችሁ ከፍቶላችሁ ኢንሻአላህ ቁራም ትቀሩበት አላህ ያርግላችሁ ብዙ ቁራም ምቃት ኢንሻአላህ ያው ቀልብ እስከ ገባ ከሆነ ነገር ልብ ያደርቃል ይባላል ኩላዚ ነው ኢንሻአላህ ሰሙሳ አለ ሀቢቢ ትመለስላችኋለህ ኦኬ ሀቢብ ማይክ ላይ ተለቀቀ ሰላም ተለቀቀ ይገርማል ግን ኡስታዝ አንዳንድ ጊዜ እኮ እንደጣታይ ናስ ትረኝ እኮ ኮንበር ተነስተው ሁሉ ይመጣበት ቦታ ላይ አይገርምም ኮንበር ነሳና ይሄዳል ዝም ይወደ በሩካ አንድ ተራኝ ይብል ላይፍ እየመሰለ ማለት ነው ማይክ ፍሪ ሰላም አለይኩም ተለቀቀ وعليكم السلام ورحمه الله تعالى وبركاته ممتعه مايتي قال بهلمت ايتل اندي الله قوتاتين بهلمت ايتل اندي من دم السرا يعني مستر دبكواچ دبكواچ الله بزاف يعني هل دبكواچ نغراچو يا جماعه يتحيلتن طاو بقى قال نغراچو اسو كدبكواچو ني من اقطري سيدرس اوكي اش سيدرس النقراج طيب هاي اغري هاي النقرم ان انت زنبلاتشنو اندي يونو نقر سات كفلو سات تابابلو انتو سات تدقو بل نقر بل بسات بچا ينقرار اندي تام كواجا ابنو بل نقر اندي بكلالو بكلالو ما ينقراجو ኑ ጀና አይሰማሽም? እና አይወና አይደይ ታጭ በቃ ይሄንን ማይክ ወይ መቀየር አለብኝ ወይ እንዴት ነው ነገሩ? ማድሪ አንዳንድ ሰው ይሰማ ነው አንዳንድ ሰው አይሰማ ይሰማል እኔ والله ምንም ማረኩም ኩኑር ጀና አልተነሳው አልተቀመጥኩ አልተንቀጠቀጥኩ ወይ ደሞ አልቀየርኩ ቦታ እንደዛው ቁጭ ብያለሁ ማይኩን አልነካውት ምናልባት ከሮሙ ይሆናል ችግሩ ይመስለኛል والله አለም طيب على كل حال እህታችን ወይ ደሞ ወንድማችን እየጠየቀው ስለ ዘፈኑ والله እነተን ነው ፍላጎታችን በጣም አስቸጋሪ ነው አንዳንድ ጊዜ እንትን ላይ ከገባ ቀልብ ላይ ከገባ ወይ ደሞ ከታፈዘ ያንን ማውጣት ይቸግራል እና እህታችን ወይ ደግሞ ወንድማችን ይሄ ነሲሐ ማድረገው ነገር ምንድነው ብዙ ጊዜ ይሄንን ነገር ለማውጣት ወይ ደግሞ ከውስጥ ዓለም እንትን ማለት ቀደም እህታችን ዚሮ ቢላይ እንደጻፈችው በብዛት ቁርአን መስማት ጆሮ ላይ ቁርአን አድርገሽ በብዛት እምትሰሚ ከሆነ ኢንሻአላህ ያኒ ሊጠፋች ይችላል ካልሆነኩ በጣም ኸጢር እኮ ነው ሙዚቃ ነገር ተቀላላችሁ አንዳንድ ሰዎች እኮ ተኝተው በእንቅልፍልባቸው አብዛኛው ዘፈን የሚጽፉ ሰዎች እኮ ከእንቅልፋቸው ተነስተው እንደሚጽፉ ተቀላላችሁ ልክ እንቅልፉን ሲተኛ እኔ አንድ ጊዜ ያነበብኩት ነገር አለ አንድ ዘፋኝ አለ ታዋቂ ነው ስሙ መጥቀስ አያስፈልግም በፍጥነት ዘፈን ያው እንትን ይላል ዘፈን ይለቃል ነጠላ ዘፈን የሚሆን ጋቢ የሚሆን ነዛለህ ይባለው ነጠላ እና ጋቢ የሚባል ነገር አለ መሰለኝ በዘፈን ዙሪያ እኔ ነጠላው እና ጋቢው ከተ እንደመጣ አላቀም አላኩል ይሃል በብዛት ጥሎ ጥሎ ይጽፋል እንዴት ነው ይሄ ሰው ይመናምን ሲባል ሸይጣን እንትን ይልበተነ ተክክልፎ ተነስቶ ሲተኛሉ አጠገቡ ስክሪፕቶና ወረቀት አስቀምጦ ከክልፎ ተነስቶ ይጽፋል አሉት ከዛ ያንን ወደ እንትኑ ቀይሮ እንትን ይላል ስለዚህ ከባድ ነው በጣም ጥልፍ እንተኝተኝ እንኳን የሚበጣብን እንትን ስላለ አህዋል ስላለ አላህ ይጠብቀን ከነዚህ አይነት ከመጥፎ ነገር ያኒ ስንት ተኝቶ ሰው ይዝክር ማድረግ ይያለ ስንት ቁርአን መቅራት